ولهذا صوموا ولهذا صوموا أهل الكتاب والسنة ولهذا لزموا صوموا يتصيموا أهل الكتاب والسنة أهل الكتاب يقرأننا يسنى بيتسبو التسبالو تم لزيونه أي لأجل تمسكهم لمن دنه لزيونه على لمن أي لأجل تمسكهم متشك عدل قوس لا يازونه بكتاب الله يا الله القرآن متشك عدل قوس لا يازونه عطب قوس لا يازونه وإثارهم سلام الرسونه وإثارهم سلام الرسونه لكلامه يجتان قال سلام الرسونه على كلام كل أحد كمان يوم عبرة السب نجدر يا الله قال سلام الرسونه أهل الكتاب والسنة يا قرآننا يا سنة بيتسبو التبالوتم لزيهونه وإثارهم لمن رأتونه لكلامه السنة ججر على كلامي كنججر كل أحد كمان يوم صوم على سنة وتمسكهم عهنم سلايازونه سلا أطلقوا سلايازونه بهادي رسول الله صلى الله عليه وسلم يا نبي من مريا أطلقوا سلايازونه وتقديمه كدمها سلسطونه على هذه كل أحد كيان دان دسو هدام هادين بهولة من دم السالة يتنال كوالا وتمسكي ما أطبقوا سلازون أهل السنة والجماعة التبالي بهادي أو بهودة رسول الله صلى الله عليه وسلم يرسل من مريا وتقديمه إرمام سلسطنا على كل أحد على هودة كل أحد كمان يوم سو أمرار وينم دقمو من مريا إرمام سلسطنا سنان مالتنا نبي سنة أهل السنة التبالي وتلزينا ثم تسيموا تبالوا أهل الكتاب والسنة أهل الكتاب والسنة يسننا يقرأن بيتسبوش تبالوا لأجل ذلك لزجه تبلو مالتنا لقبوا تتروا بهذا اللقب بذي سيام يتسيموا الشريف بذي بلاك سيام أهل الكتاب والسنة يسننا يقرأن بيتسبوش يلاك سن مالتنا لقبوا بهذا اللقب بذي سيام الشريف بذلك إن بالله سيامي تسيمه الذي يه سيامي يفيد اختصاصهم ليمهن عشوني عن تبارك اللي قلتك الذي يه سيامي عشو أهل الكتاب والسنة مدال عشو يه سيامي راسه يفيد يتقمل يستقمل اختصاصهم من اللي يتعشو بهما بقرآننا بحديث يتلجمهن عشوني تقمنا أهل الكتاب والسنة يسننا يقرآن بيتسبوت مدالو يفيد اختصاصهم من اللي يتحكوا بهما بحديثنا بالقرآن دون غيرهم كاللوس قل سبوت لك الناس يتلجموا هناكهم كاللوس معبر سبوت مالك ممن حاد عن الكتاب كقرآن يفنجت أنا والسنة كسنة كفنجت ليت مالتها راسه يتبقوا من المالك سيام يحكوا الناس كو أهل الكتاب والسنة ناكهم قرآننا يسنة بيتسبوت ناكهم كالتبالة كاللوس كقرآننا كسنة كفنجت السوت ليت يالا أكيد الله شو مالسهم كذبهم الرجال خصوصا نفهم الله شو بحديث القرآن اللي يتكلم ما شو دون غيره خلي روح برسال من من حدا كافن الجتة عن الكتاب كقرآن والسنة كحديث كافن الجتة من فرق أهل الضلالة كأمة بيت سبوش كونوا بدنوش هل معتزلة وشني مثل ولا خوارج أفنجاك وشني مثل والروافض رافضة وشني مثل ومن وافقهم إن السنة مثله هلو وطرنا نزلكم في أقوالهم فنجدر أشومهم أو في بعضها فكثير منهم في أقوالهم فنجدر أشوم ومن وافقهم روافض وشن خوارج وشن معتزلة وشن يمثلنا كنا سجار أكهير يتمثاس له في أقوالهم فنجدر أشوم ينسل أشو أو في بعضها فكثير نجدر ينسل أشو ينسون أين تأقوام يدله هلو كنا الزهل أهل السنة والجماعة ليجي احتيال أقوامنا أكهير سلال لدهم أهل الكتاب والسنة يسننا يقرأن بيتسبوت من البال يتسيموا تغيرنا وقوله يميلون قال سن الملكت وثموا تسيموا أهل الجماعة أهل الكتاب والسنة تبال يقرأننا يسننا بيتسبوت تبال لمن مشيك أرزقوا سلازو سلاس قدموا ليرا وثموا أهل الجماعة يجماعة سووت تبال أهل السنة أهل الجماعة ميبالادو لمن كما ثموا عند التسيموا هلو أهل الكتاب والسنة يسننا يقرآن بيتسبوش عند التبالو هلو سمو أهل الجماعة يجمع يهبرت بيتسبوش مبالاله يهبرت بيتسبوش مبالاله والجماعة جماعة مالت ضد الفرقة يمن لا يتكاران مسترسم مالتنا مسكماشر باند بهون الثلاثر موال مالتنا جماعة مالت يفرقة تكاراني يمدبتن فرقة بودين مالتنا فرقة مدبتاتن مالتنا أكتنون ፉርቃ ቢድል ፍርቀት ይላከሩ ቢድል ፉርቀት ነው የሚሆነው በበምል ፋል የመበታተን ተቃራኒ ነው ምን ጀማዓ መተብሰም ማለት لان التمسك اطبقوا ما ياك بالكتاب قراننا اطبقوا ما ياك والسنه حديثنا اطبقوا ما ياك يفيد الاجتماع مسبسبن يتقوم والائتلاف مغبابات مسمامات معناته ائتلاف معناته مغبابات بقراننا بحديث مانم قراننا حديث كلهم كتكتله فرقه يتفطر بدعه كلمه فرقه يتفطر هيتفطر لمن ቁርአንና ሐዲስ አንድነትን ይመሰረታል እንጂ ቁርአንና ሐዲስ አይለጥም። ቁርአን አንድ ነው የሚያደርገው፣ ሐዲስ አንድ ነው የሚያደርገው። የሚበተኑ ሰዎች ናቸው። እምነቱ ሳይሆን የሚበተነው የሰዎች አይዲዮሎጂ ነው ሰዎችን የሚበተናቸው። አደዋብ በጣም ግልጽ ነገር ነው። እናቀው ዓለም ላይ ያ ማለት ነው። ሰዎች የሆነ እንትን ሲስተም በሚከተሉና ይሄንኛው ይጣጥማል ይሄን ከተል በሚሉበት ሰዓት ነው ግብግብ የሚፈጠረው። አለበለዚያ ቁርአንና ሱና የሰው ልጅ አይበተንም። ቁርአን እና ሱና ከኛ በፊት የነበሩትን አውስና ኸዝረጅን አንድ አድርጓል እኛንም አንድ አድርጓል উম্মውን አንድ የሚያደርግ ነው ሐዲስ ቁርአን لان التمسك اطبقوا ما يذ بالكتاب والسنه ሐዲስና ቁርአንን اطبقوا ما يذ يفيد الاجتماع لهبرت يتقمان متسبسبن والائتلاف مغباباتن مغباباتن ائتلاف من لمامد مغبابات مناباب مكان ማለት ነው الف بين قلوبهم وقال تعالى الله راسه بلونا عندما يواطى اسو يوقالنا منالن واعتصموا تفاسروا على بحبل الله فالله جمد تفاسروا هذه كلمه لا اله الا الله حبل الله معناته لا اله الا الله معناته بس واتفاسروا وين حبل الله معناته القران يهن بلون يفسروا او لو منه بيهون نون يقول لان كلمه لا اله الا الله موجوده في القران بحبل الله فالله قران تفاسروا كتبان القران استمن الله لا اله الا الله عليه انما قال بالاسم انما امر القران بكلمه لا اله الا الله اي بالتوحيد اي بالتوحيد فلذي واقف متساثر بحبل الله بالله جمل لا يتساثر جميعا كلكم تساثروا ولا تفرقوا اتبتاتنوا اتلايو ايالنا الله يميغرمو ሁለት ነገር ነው ያለው واعتصموا تذال تساثروا قال بهالا اتبتاتنوا تاكيد ነው ያክል ትኩረት እንደተሰጠው الله تساثروا ብቻ ብሎ አይደለም የተው እንዳትበተኑም እዛው ተቃራኒውንም ነገሩና አንድ ሆኑ እንዳትበተኑ አንድ ሆኑ ብቻውን በቂ ነው ከአላህ ከአላህ ትዛዙ ብቻ ይበቃል አዘም በሱ ተቃራኒ ያለውንም ነገር ከልክሎናል መጀመሪያ ተሳሰሩ ማለት አትበተኑ ማለት ነው መፍሁም አይደል በመፍሁም ብቻ አልገባውም አላህ መምጡቅ ነው ያደረገው አንድ ሆኑ አትበታተኑ ከልጀማአቱ ጀማአ ህብረ አንድነት ሆና እዚህ ቦታ ላይ ጀማአ ማለት ሁሙ ለሙጅተሚዑና የተሰባሰቡ ሰዎች ማለት ነው አለል ሐቅ بحق لا يتسباسبوا معناته حق ነገር ላይ ሱና ላይ ተውሂድ ላይ አንቺ ከሆነ አከሄድ ያስአን الله هذه الجماعه جماعه عظيمه ይሆናል ማለት ነው اما اذا خرجت عن السنه او تختلط فيها البدعه ከተቀላቀለብና የሆነ ነገር ከመጣ ጀማዓው ምን ይሆናል የተማሪው ትብረት ወይንም ደግሞ የህዝብ ብሎ የሆነ مؤسسات የሆነ مؤسسه ነገር ነው ማንኛውም ይሆነ አገር የመሰረተ የሆነ ነገር ነው የሚሆነው ምክንያቱም وفيها اشياء التي تفرق አመስተኛ ከምን ሲፋቲ አህሊ ሱና ከአህሊ ሱናዎች መገለጫው الاجتماع መሰብሰብ የሚል ነገር አለ የአህሊ ሱናዎች አንዱ ባህሪያቸው መገለጫቸው الاجتماع መሰብሰብ ይወዳሉ ጀማዓን ይወዳሉ ህብረትን ይወዳሉ አንድነትን ይወዳሉ على الاخذ بايهم بمياذ ላይ ነው ምንም በመያዝ بالكتاب قرانا والسنه حديثا والاتفاق بمسمامات على الحق بحق لا بمسمامات هنا عندنته የሚያጠነክረው قوه ማንንም ቢመጣ አይተነክረው አይነቀንቀ ብዙ ሚሊየን ሰዎች ያንድ አይነት ሰው አስተሳሰብ ይሆናል مثلا ተንክያ ምንም አይደለም مثلا ትክያ ሰው ልጅ አይደለም አይበታተም አንዱ ታሪክ ኮላቲ ከፍራላ ላይ ከፍሬምላ ፈትወዳይ ማውስ አንድ ላይ የተጓዙ ማለት ነው ምንም አይደለም ከልጅ ልጅ ፈታለች አጥፈታ የፈለገ እንደፈለገ ولكن واضح هنا دليل قال واضح هنا دليل مكتل يكتب جن ሁለቱም የሆነ ደሊል ተመሳሳይ ደሊል ካላችሁ ይፈልከው መከተል ማለት ለማንም አንተ ተሳስተሃል ይሄንን ሆኖ ተከክሉ ማለት ለማንም መብቱ አይደለም ማንም አያገባው ጂኑ ነው እንጂ የሚፈቅደው ሰው ያያገባው ግን የሆነ እንትን ካለ ደሊል واضح هنا دليلنا ده كان ያለ ካለ ወደ واضح ለማምጣት መሞከር ማለት ነው فمن صفات أهل السنة فأهل السنة والمجلة أول الاجتماع خبرة مسألة على الأخذ بالكتاب والسنة حديث القرآن المجسد القمامات والاتفاق بمسمامات على الحق بحق لا بمسمامات والتعاون بمتجاجز على البر بخير لا بمتجاجزنا والتقوى اللهم بمسرات لا بمتجاجز اللهم بمسرات لا بمتجاجز وقد أثمر أفرطان فريا سيطان وقد أثمر أفرطان هذا يهفري وجود الإجماع وقد أثمر هذا يهراسو فريونا سيطان بقرآن إنا بحديث لا يتسمامتو بخير لا يترداتو بتقوى لا يتقاقزو مهر وقد أثمر أفرطان فريونا سيطان هذا وجود الإجماع إجماع اللي قنيا قرآن إنا حديث سلايزو يهي إجماع العلماء اللبت يهي إجماع العلماء اللبت إن الألب قرآن إنا حديث مجد كاردو سلايزو اتفاق على البر والتقوى لا يسلت تجنين تعاون سلمتا من متى اجماع تجني اجماع من بالو نجر بزين تجني بعون تعتقد اجماع إلا من يلت علماء تقال لسان اجماع إلا اجماع العلماء اللب تسمعه وأنه محكم هون لا عم السوق صلاة لا اجماع نورا ذكاء لا اجماع لنور شلال قوم لا اجماع لنور شلال هذا على نجر لا اجماع تجني توصل شلال لا يسلم كوتي استغاثة شلال لا يسلم كوتي بدون تنو الذي وانا ممكن هونت عفت قوت تنقل لي إجماع الله كذا وتسألوا لي جن إجماع الله بعون زمن إجماع دقمو يمي أسفل لجن ياهون زمن سايهون بل الإجماع سلفنا الصالح يدورو قدمتو شو صوصو قبل زمن سيالو النزانة شو معتبر يهونت جيمون مانك أساقة سميسلو تنسونا شو ياهون زمن تنقلات وبدو نقر تبر رزوان أهو الله يامتا معنين يوم يهون نقر عيدولو جيب سمر لن نقبل أبدا أبدا أبدا أبدا ينزان إجماع من يهون إجماع الله الحمد لله قيم حديثنا قرآن كتكتلا عند سو تعاون على البر والتقوى اللهم بمسرات لنا بخير لي كتسمى ما وقد أثمر هذا يزفر وتايفر وجود الإجماع إجماع للجنة تدرس والإجماع إجماع مالسن إجماع مالس هو الآصل الثالث فوستينيو مسارتنا فوستينيو مسارتنا فوستينيو منكنو الذي يعتمد عليه يمدقفت في العلم بأوقات بمكسم والديني حيمانو تلمك سباس بمادرك صوصتنيا منك أكل إجماع العلماء إجماع إجماعنا عندنا قرآن يحيمانو تحسن من نشاكل قرآن ولتنيا يرسل عليه الصلاة والسلام سنة الصحيحة تككل أن يهون سنة صوصتنيا إجماع العلماء إجماع العلماء يمتع علماء تنالنا سلفنا الصالح ينزل إجماع يهي صوصتنا يحيمانو تحسن يأوك أساكل يديناكل من صوصتنا صوصتنا عرفتنا قياسني تمرالو الشيء تقول فصل وانوش والإجماع إجماع مالك هو الأصل مسرتنا الثالث فصلنا مسرتنا الذي يعتمد عليه العلم أو كثني كتباس بما درجنا بموسد والدين حيمانو تلم بما مسرت إن الجقفوت هنا فصلنا مسرت أو مرجع إجماعنا وقد عرف الأصوليون وقد عرف الأصوليون عرف ثلاثة فاين عاد الجوال مالك لكن المسلمين قلتوا وقد عرف قلت أوتال أبرار أوتال الأصوليون أصوليوش أصوليوش قلت أوتال نزل هجلنا جنبا وشوش ناسو كقرآننا كحديث لماذا لمثال الضرورة تبيح المحظورة يمي بالو يهو لنتنو كأصوليوش عندنا الضرورة يمي من أبودات تبيح المحظورة كل كل النقر حلال تادر قال لك لمثال بكتن النبلال لنبن قزي بكت حرامنا انتن نجاسا نورد مبلغه حلا أنت حرام قل بتقدر ساعتي سول جميع موسك هنا يتكمل يسي أصول لبزونة قرطة تكمل متبعشون الضرورة تجي في المحظورة يسلا يجعل أصوله إن أصوله يوجد الإجماع إجماع مالت هارو بأنه إجماع عنده نقوله قلته هار من دينه إجماع مالت بأصوله يوجد أكيد اتفاق علماء الأصل يعني زمن لك أو أنتوش مسمى ما فاشونه على أمر ديني ديناوي بهنا قد يلاي يعني دي زمن مالك يعني دي زمن سوش يعني سرين يوقف لزمن وين بحامل فقامته سيالو علماوز تتباسو في النقاقرو يهي نقر كل كلمة هنا اللبس بلو كتسمامو يهي إجماع العلماء إجبالات يهي يأصوليوش يأصوليوش تعريف مالك وقد عرف الأصوليون أصوليوش دفاين سيادر قد الإجماع إجماع مالك بأنه انجهنوالو إجماع مالك اتفاقو سمن منت مجنتنا علماء العصر يعني زمن يعني جزيلك أونس على أمر ديني حيمانو توي بهنا جدا له وهو يه حيمانو توي جدا إن سويت اسمه مبتنجر حجة قاطعة قرط على مرجا مكراكريانات مرجا يهونا يجيب العمل به مسرات يوجبال بس مسرات يوجبال يوجبال علماء هلو كتسمى مبتح عندنا قال سيكون وعدس اني فترون قال لهم يا زمن ناتو يا انتونو سيكون عنا قيون اجماع اني بالون قال عنا قيون وين مدقون فتوى راسو عنا قيون አሁን ከቴክኖ ጋር ተያይዞ የሚመጣ ቢድአ ወይንም ደግሞ ከቴክኖ ጋር የሚመጣ ሐራም ነገር ብንመለከት ሐራም ነው ወይ ሐራም አይደለም ወይ የሚለው ነገር ብንመጣ የዘመኑ ሰዎች ናቸው የሚያደርጉት። ሪባሁን አጣጣው ሁሉ ተቀያይሯል። በአሁን ሰዓት የሪባ አይነት በነብዩ ዘመን የሌለ በታቢዒ ዘመን የሌለ የሪባ ሲስተም ተፈጥሯል። አንተ አንድ ኪታብ ብቻ ስለ ባንክ ቤት አንድ ኪታብ ብቻ ይሳተማል። ዘመኑ ሁሉ ነገር ስለተቀያየረ በዛ ላይ ዑለማዎች ናቸው ፈትዋን የሚሰጡት። ከዚህ አንግል ይሄ ወደዚህ ቀረብ ስለሚል ይሄንኛው ሐራም ነው፣ ይሄ ደግሞ ወደዚህ ቀረብ ስለሚል ይሄንኛው ሐላል ነው ይላሉ። ከደሊል ጋር እያነጻጸሩ ይሰጣሉ። እጅማዕ ካለ ወቀውሉ የሚለው ቃል ወሆ እጅማዕ ማለት አልአስሉ ሳሊስ ሶስተኛው መሰረት ነው። ሶስተኛው መሰረት ነው ለኛ ለዲናችን ምንጭ ማለት ነው። አይ ባዕደ አልአስለይኒ አወለይኒ ከመጀመሪያዎቹ ከሁለቱ ማለት ነው። ባዕደ አልአስለይኒ ከሁለቱ መሰረታዊ መሰረቶች አለ አወለይን የመጀመሪያዎቹ ወሁማ እነዚህ የመጀመሪያዎቹ አልኪታብ ወሱና ቁርአንና ሱና ሐዲስ ማለት ነው። ከነዚህ በመቀጠል በሶስተኛ ደረጃ ዲናችንን የምንወስድለት ስለ ሃይማኖታችን የምንማርለት ኢጅማዕ አልዑለማ የዑለማዎች ባንድ ዲናዊ በሆነ ተግባር ላይ ያሳዩት ስምምነት ያንን እንወስዳለን። ሶስተኛ ምንጫችን ነው ማለት ነው። ተጓብተና ብሉግ ስንቀራ እኮ هذا باجماع العلماء يعني من نناقروا نغير الله يا يا معلش ديزاين خلي اجماع العلماء اللبن ايه كلكلنته اجماع العلماء الله ايه بواجبنته اجماع العلماء الله ايه بسننته اجماع العلماء الله من له راس الحجه هنا حجه قاطعه وان يمكركر يعني نت مرجه هنا يغلغل اجماع العلماء خلص لمن لا تجتمع امتي على ضلاله بتمت لا يسمنه هيفكر بالله النبي عليه الصلاه والسلام ስድስተኛ ምን ሲፋቲ አህሉ ሱና ከአህሉ ሱናዎች መገለጫው እና አህሉ ሱናዎች የሚባሉት እነማን ናቸው ካላችሁ ስድስተኛ ባህሪያቸው ይሄ ነው። ስድስቱን ባህሪ ሸምዳችሁ ያዙ። አህሉ ሱናን ባየር ላይ ታነባላችሁ። በቃ ማን ሆ አህሉ ሱና ወማን ሆ ليس من اهل السنه አህሉ ሱና የሆነና ያልሆነን ቁጭ አድርገህ መመዘን ትችላለህ። እነዚህ ስድስት የቀራናቸው ሳውንድ ድረስ ማለት ነው። ስድስቱን ፖይንቶች ማየት ብቻ ነው። ስድስቱ ፖይንቶች ራሱ የሰውየውን ገጽታ የማንነቱን መገለጫ በቃ ቁጭ አድርገህ ታነባዋለህ። ምክንያቱም እኛ የታዘዝነው የሰው ልጅ የውስጥ ባህሪውን አይደለም ውጫዊ ባህሪውን ነው የምታነበው። እከሌ ቢድዒ ነው እከሌ እንደዚህ ነው አህባሽ እንደዚህ ናት ብለህ የምትናገረው ውጫዊ ባህሪ አንብበህ ነው። አለበለዚያ የውስጥንም አላሁ አዕለም አላሁ አዕለም ማን ምን እንደሆነ አያውቅም። ግን አንድ ሰው በባጢል ላይ እስካለ ድረስ በባጢል ላይ ነው ያለው። እኔ ያን ሰውዬ ወይንም ደግሞ አንድ አህባሽ በባጢል ላይ ነው ማለቴ ለእኔ የጀነት ትኬት ቆረጥኩ ማለት አይደለም። አይደለም የግድ ግን እጥቃዱ ይወጅብሃል። እነሱ ቁርአን መخلوቅ ነው ብለዋል። እነሱም በባጢል ላይ ማድረግ ይወጅብሃል ግን ስለዚህ ቢድዒ ከመጣ አይ እሱም ቢድዒ ያድርገ ከመደብኩት እኔ ራሴን ለጀነት ትኬት እየቆረጥኩ ነው። ላ ተቁል ሀዛ ላ ለካፊሮች ክፍረት እስካላመን ድረስ ኢማናችን ራሱ ተቀባይነት እኮ የለውም። አላህ አለም እኛ ጀነት እንገባለን አንገባም ሌላ ጥያቄ ነው። ወላኪን ሌሎች ከሱና የወጡ ሰዎች እሱና ውስጥ አይደሉም ብሎ ማመን ለኛ ግዴታችን እንን እርግጠኛ ሆናችሁ ነው መጓዝ ስንጓዝ ማለት ነው። ካሉ ስናው ያለተው አሉ ዶላላ ነው ብለን ነው የምታስበው። እነሱ አሉ ዶላል ይሄ ከሱናው ያለ ካሉ ስናው ያለ ዶላላዎች ናቸው። አዎ ባሎች ናቸው ይወጭ ብብናል ራሱ እጥቃድ ማለት ይሄማ ከሆነ ኦኦ ሌላ ከሄድ ነው። እነሱን አሉ ዶላል ስን ለራሴ ጥሩ ነገር እያሰብኩ ነው አይደለም። ያ ሌላ ጥያቄ ነው። ያ ሌላ ጥያቄ ነው። ምን ሲፋቲ አህሉ ሱና ከአህሉ ሱናዎች በገለጻ ውስጥ ነው። አንሁም አህሉ ሱናዎች የዚኑነ ይመዝናሉ በሃዲህ الاصول الثلاثه በእነዚህ በሶስት ነገራቶች ነው ሰውን የሚመዝኑ ሰውን የሚመዝኑ። ባጢኑንም አላህ አዕለም ባጢኑን ይበልጥም ላይበልጥም ይችላል። ደግሞ እንደዚህ አይነት ጥፋት እየሰራ ቢድዓው እያለ ይበልጣል ብሎ ማሰብም ደግሞ አያስፈልግም። መጀመሪያ አንተ እንደዚህ ብለህ መግለጽህ ለአንተ ጥሩነት ማሰብን አይደለም። ዋናው ግን እቺ እምነት ታስፈልጋለች አጥፊያ እንዳይይዘ ቢድዒ ቢድዒ ነው ማዘን የለም። በቃ ነብዩ አለይሂ ሰላቱ ወሰለም ላአን አላሁ ናሚሳት ወልሙተነሚሳት ብለው የምትቀነደብንና ቀንዳቢዋን ሴት አላህ ከራህመት ያርቅ ብሏል። እሳቸው ያሉትን እንላለን። ያላ ማዘን የለብን። አብደላህ ብን መስዑድ እንደውም እረግማለሁ አሚን በሉ አጅር ታገኛላችሁ ነው ያለው። የተባለ ቢድዒ ነው ከተባለ ቢድዒ ነው። ቢድዓ ከሰራ በቃ ቢድዒ ነው። ሌላ ነገር የለም። እሱም ቢድዕያ ድርጅት ተመድብ ለራሴ ጥሩ ነገር ያስከተመ ላ አረደ አልኪታብ ወስና የዲኑ ነብይ ሀዲሂ አልኡሱል ሰላታ በነዚህ በሶስት መሰረታዊ ነገር ነው የሚነዝኑት አልኪታብ ወስና ወልኢጅማ በቁርአን በሱና በኢጅማ አልዑለማ ከዚህ ነዝናሉ የሰው ልጅ ጀሚዑ ማ አለይሂ الناስ የሰው ልጅ ሁሉ ያለበት የሚነዝኑት የዲኑ ነብይ ሀዲሂ አልኡሱል ሰላታ በነዚህ በሶስቱ ይነዝናሉ እነማን ጀሚዓ ሁሉንም ما عليه الناس የሰው ልጅ ያለበትን ሁሉ በእነዚህ በሶስቱ ነው የሚነዝኑት በምን በምን በቁርአን ይነዝኑታል በሱና ይነዝኑታል በኢጅማዕ العلماء ይነዝናሉ ጀሚዓ ሁሉንም ነው የሚነዝኑት ማ ነገራችን ሁሉ عليه الناس የሰው ልጆች ያሉበትን ሁሉ من اقوال በንግግርም ይሁን واعمال በተግባርም ይሁን باطنا ውስጣዊ ተግባርም ይሁን او ظاهرا ግልጽም ይሁን مما له تعلق بالدين ከዲን ጋር ተስስር ያለው ነገር ሲሰሩ በዚህ ነው የሚመዝኗቸው ከከለ የሚሰራው ነገር ጥሩ ነው ጥሩ አይደለም በቁርአንና ሐዲስ ላይ ኢጅማዕ አልዑለማ ጋር ያለን ነገር አምጥተ መመለከት ነው ተመዝኑና ከዛ ውጪ ከሆነ ሱና ላይ የሌለ ነገር እየሰራ ከሆነ ሶስቴቶ ይወድቃል ስሙንም ጠርቶ አንደኛ ተህዲር መጀመሪያ ይደረጋል አቁም ይባላል ተውበት አድርግ ይሄን ነገር ተመለስ ይሄ ቢዳአ ነው ተላለ እንዲህ ካለ ወደ ሰዎች የሚያዛምት ከሆነ አከለ የሚባላል እንደዛ አይነት ቢዳአ ይሰራል ተጠንቀቁት ብሎ የሰውየውን ስም አንስቶ መናገር አጋጃ ያን ነብዩ ሰለላሁ ዐለይሂ ወሰለም ሐዘረ ሚንና እሱን እንዳታገዱ ሴት ይደበድባል ብለው ነብዩ ተናግረዋል ይሄንን ዛሂድ ይጠቀሙበታል ወላሂ እንደዛ አይነት አጥፊያ የለም አብደላህ አልሐረሪን ምህረት ማታደርግለት ለዚህ ነው በቃ እንጂ እሱ ቆጥ ከሱ በታይ ስንት አለ አከሌ አጁ መር የሚባለው የኮምበልሻው ተጠንቀቁት ትላለ ጥፋቱን ስላለ ኸይር ነገር ሊኖረው ይችላል ኸይሩን ምንኛ ምን አገባን እኛ ስለ ኸይሩ አይደለም ያጠፋው ጥፋት አለ ያንን ጥፋት ሰውየውን ሸፍየን አያስፈልግም አንድን ግለሰብ ስለጠላው የሆነ ነገር ስላሰብከው የሱን ስም ለማጠልሸት መነሳት በጣም حرام ነው ክልክል አይፈቀድም ያጠፋው ጥፋት ካለ ግን እዚች ላይ በሰው ላይ ፈጽሞ ካለው ይሄ አካሂዱ ትክክል ስላልሆነ ተጠንቀቁት ነው የሚባለው ሰውየውን እንደዚህ ጥላቻ ትኩረት ውስጥ መክተት ክልክል ይፈቀዳል ያ እውነትም ለአላህ ሳይሆን እየተሰራ ያለው ይሄ ግለሰባዊ ጥላቻ ነው ማለት ነው እንደዛ ማድረግ የለብንም አይፈቀድም በዲናችን ግን ስህተት ካለ መጀመሪያ እሱ ተህዚር ይደረጋል እንዲህ ካለ ወደ ሰዎች የሚያዛምት ከሆነ ቢዳውን ተጠንቀቁ ተከለ ተከለን ተጠንቀቁ ተከለን ተጠንቀቁ ማለት አዛጃ በጣም ይቻላል በጣም ይቻላል ስለዚህ ኢጅማዕ ማ አለይሂ الناስ من اقوال واعمال ንግግርም ይሁን ተግባርም ይሁን ባጢና ውስጣዊም ይሁን አው ዛሂራ ግልጽም ይሁን ሊማለሁ ተአልቁን ቢዲን ከዲን ጋር ግንኙነት ያለውን ነገር የሚመዝኑት በእነዚህ በሶስት ነው فهم አልሱናው የጃአሉና ያደርጋሉ هذه الاصول الثلاثه እነዚህን ሶስት መሰረታዊ ነገራቶች ሚዛንን እንደ ሚዛን ነው የሚጠቀሙት ለበያን الحق حقን ግልጽ ለማድረግ من الباطل كبلشو كباطل ከከንቱ ነገር እውነትን ግልጽ ለማድረግ والهدى طرون مميا من الضلال كتمت لمليه فيما يسر يمكثت هنا من الناس كثولجوت يمكثتن باطل ان حق لمليه كثولجوت يمكثتن ضلال ان هدى لمليه فيما يسر بمكثت من الناس كثولجوت يمفطرن معناته من تصرفات يتلاقي انقصاته كثولجوت يمجنن انقصاته قوليا بنجدر يمجلطن او فعليا بتكبارن يمجلطن اعتقاديا امنتاون يهون او عمليا بسرام يمجلطن ነው በቃ እንመዝነው በሶስቱ ከዛም በኋላ ለይፈትል አጥፊያ ወለው كان اخاك الذي ولدته امك الناسهم تولدوا ولكن تلقونا ዋናው ነገር ወዲን ተቀደሙ ዲን على الدنيا والاخوه الاضريه ከዛም ተቀደሙ ወዲን ወዲን من اجل ذلك وليس من اجل الكراء من تصرفات قولية أو فعلية ينقرم درجتهم ويمدقوا سراميهم اعتقادية أو عملية بأمنة من سراميهم كأمنة يعلميهم كتولجوة المجنين أمة النامة مريان باطل النحق لمليك عند ميزانة الجو صوصون يتفك أمالو مالك إيه قولية نقرم تكبارو وينم اعتقادية أمنة ويجن من لاشتو درجتهم مما له تعلق بالدين كدين قاد تسسر النبكال لاشتو نجي بدنيا تولج موجز عيشتو ከዲን ጋር ተስስር ያለው ነገር ከሆነ ብቻ ከዲን ጋር ተስስር ያለው ነገር ምን አዕማልና የሰዎችን ተግባር ለምሳሌ ከሶላት ወስያም ወልሐጅ ወዘካ እና ወልሙአመላት ሌሎች ተግባራት وغيرها ሌላም ሌላ ወልሙአመላት የምንለው በይዕኒ መስል ማለት ነው ሙአመላት ይባላል ሙአመላቶች ይባላል አማ ማለይሰ ለሁ አማ ያማ ማለይሰ ለሁ የሌለውማ تعلق بالدين هذين دار ما تسسر يلنو من الامور العاديه ዝም ብሎ ባህላዊ ጉዳይ ከሆነ ወልኡሙሪ ዱንያውያ ወይንም ዱንያዊ የሆነ ነገር ከሆነ ፈልአስሎፊ መሰረቱ አልኢባሃ ሐላልነቱ ነው አያገባ አባባናል አማ እማ እንደማለት አማ ማለት ማለይተ ማነጌትና አማ ማለይተ ያለለማ ለሁ ለሱ ያለለው ተአልቁም ቢዲን ከድንጋት ተስስርነት የለለው ከሆነ ለምሳሌ ሚነጡሙሪል አዲያ ኡምረል አዲያ ማለት ምን ማለት ነው? ዝም ብሎ ባህላዊ ድርጊት ማለት ነው። ወልኡሙሪ ዱንያውያ ወይንም ዱንያዊ የሆነ ተግባር ከሆነ ፈልአስሉ አስሉ ፊ አልኢባሃ ሐላልነቱ ነው። ይበቃል ማለት ቃላ ثم بين الشيخ رحمه الله كذا شيخ ابرارو حقيقه الاجماع يا اجماع جصتا نغرونا الذي الاجماع يجعل اصلا مسرت تدلغو تقم لا يواله في الاستدلال بمرجعنت مسرت يونه معناته ثم بين الشيخ رحمه الله الله يزن الله شلون نغلط ادرجو حقيقه الاجماع يا اجماع اونتا جصتا اندي جلصوتا الذي اجماع معناته يجعل يمدرجن اصلا مسرت تدلغو يمياغن ثلاثه مسرت ከልእስቲድላል መረጃ አድርጎ በመጠቀም ሶስተኛ መረጃ ሆኖ ያገለግላል እንደ ቁርአን እንደ ሱና ከጎንሱም ሶስተኛ ሆኖ ያገለግላል ፈቃል እንደሃሉ ሲገልጽ እንደሃሉ ወልኢጅማኡ الذي ወልኢጅማ ኢጅማ الذي ያ ኢጅማ ينضبطو ተከቦ ወይንም ደግሞ ታቅፎ የሚያዘው ማለት ነው ታቅፎ የሚያዘው ينضبطو አይጁዘሙ ይቆረጣል በሕሱሊ በመገኘት ወወቁዒ ሊከሰት ይችላል በሚል ينضبط ይታሰባል በሉ እናያዝ الذي ينضبط ማለት እንደባጥ የሚሆን ማለት አይጁዘሙ ቁርጥ የሚደረግበት በሕሱሊ ሊገኝ ይችላል ወወቁዒ ሊከሰት ይችላል የሚባለው እጅማ በቃ ለምንስንበት ምን ይችላል ማለት ነው እጅማ ላይገኝ ይችላል አይደል በዚህ ዘመን እጅማ ይገኝ እጅማ ማሁን ሳይ ግን እጅማ ዴፊኒሽኑ ኡሱሉጆች በገለጹት ያንድ ዘመን ዑለማዎች ባንድ ተግባር ባንድ ነገር ላይ ዲናዊ በሆነ ነገር ላይ ስምምነት ማግኘታቸው ነው ተብሏል እጅማ ወላኪን እንዲባጥ አይሆንም በዚህ ሰዓት የሆነ ነገር ላይ አይስማማም የሆነው ዓሊም የሆነ ነገር ሲል ሌላው ደግሞ የሆነ ነገር አምጥቶሽ ባል ያንኛው ሌላ ይሄንኛው ሌላ የተወሰነ ነገር ባንድ ነገር ላይ እጅማ ላይ ያገኝ ይችላል ሙህከም በሆነ ነገር ላይ ብቻ ነው እጅማ አምስት ወቅት ሶላት ላይ ማንንም አይጣላም ዘካ እንዳለ ማንንም አይጣላም በቃ አርካኑል ኢስላሚ 5 አርካኑል ኢማኒ 6 በዚህ ላይ ይቀመጥ ውስጥ ላይ ዲፕሊ ስንገባ ግን ስንሳኔ ላይ ልዩነት ሊኖር ይችላል አሁንም እጅማ አለዲ የምባብል ሊከሰት የሚችል ሊፈጠር የሚችል እጅማ አይጁዘሙ ቁርጥ ምናደርግበት ምንተማመንበት የፈሶል ሊገኝና ወቁዕ ሊከሰት የሚችላል የሚባለው እጅማ ሆያ ነው ማካና አለይሂ የነበሩበት አስተለፉ الصالح ቀደም ተደጋግ ሰዎች የነበሩበት ሰለፉነ الصالح እሱ ላይ እጅማ አለ ወላይ ጅማ አለ ማንንም አይጣላም ወላይ ጤነኛ ሰው አይጣላም በዛ የሰለፉነ الصالح ያሉበት ከሆነ ነኩን ምስለማ ካኑ لانهم اخيارنا ምርጦቻችን ናቸው የምርጦች ምርጥ ናቸው ነብዩ መሰከሩላቸው እነሱ የሰሩትን ነገር እነሱን መሆን ዛሬ ላይ እነሱ በህይወታቸው የጻፉትን ታሪክ እኛ ዛሬ ላይ መተወን መቻል አለብን ያንን ማለት ነው ለማካኑ ስለሆኑ ነው እጅማ هو ما كان عليه السلف الصالح سلفنا الصالح ينبروا بيت معناته اجماع تفكر ان يا اجماع لكثه يمثلوا اجماع السنه لا من الناس اجماع سلفنا الصالح اجماع اجماع عند اللي تفكر تعالى كتباله لما كانوا سلهون قليلين قلال نبر قطراتهم مجتمعين يتسبسبوا يتكماتوا ناتهم في الحجاز بهجاز مدر لاي سعودي معناته سعودي مدر لاي تكبوا يتكمتوا ناتهم كذا ما بهالا ከዛማ በኋላ ግማሹ ግብጽ ሄደ ግማሹ የት ገባ ግማሹ ኢራቅ ገባ ግማሹ ሲሪያ ገባ ግማሹ ባህሬን ግማሹ ኳታር ግማሹ ኩዌት በተንትኑ ወጣ በቃ ፎርስም ገባ አውሮፓም ገባ አበሻም ገባ አፍሪካ ውስጥ ማጥለቀለቀ ይሁሉ ከተበተነ በኋላ እጅማ አይመጣም የኢትዮጵያንም እና የኬንያ ላይ ስማማ ይችላል ማን ሰዓት ማለት ነው ተፋስላል የዛን ጊዜ ግን ሂጃዝ ምድር ላይ ብቻ ተከብ የተቀመጡ ናቸው አከለ አከለ ተቆጥረው ስለሚገኙ አንድ ላይ ስምምነት ይኖራቸው ነበር ሙስተሚዒና ፊል ሂጃዝ ሂጃዝ ላይ ተሰብስበው ነበር ይምኪኑ ضبطهم እነሱን ቆጥሮ ማግኘት ይቻላል ومعرفه رايهم የነሱንም ራይ ማወቅ ይቻላል ስለቀ በያ ባንድ ነገር ጉዳይ ላይ የነሱን እንትን ማግኘት ይቻላል የሚገርመው ዓለም ባሁን ሰዓት እንደ ሂጃዝ አንድ መንደር ሆናለች አይደል የዑለማዎችን ራይ የሆነ ግን የበዛ ነገር አለ የሰው ልጅ ስሜት በጣም ስለተበታተነ ሴክሮ በጣም ስለሸወደን እንጂ ባሁን ሰዓትም እንዳንድ መንደር ሆናለች በኢንተርኔት ድረገጽ አሊ የተባለ ምድር ላይ ፍቅላል ይመጣል ያለኝ ያንዳንዱ ሰው ፈትዋ ታገኛለ የሳዑዶች ፈትዋ ምንድነው የከለይ ፈትዋ ምንድነው የነከለይ ፈትዋ ምንድነው ታወጣው አለ ሁሉ እንደሌላ አገናኝተን አቀናብረን ማውጣት ይችላል ወላኪን ሌላ ነገር ደግሞ አለ የሀገሩ ሁኔታ የምን ሁኔታ ሁሉንም በታስኑት ግማሹ በቢዳ አታጅቧል ግማሹ በሱና መጥቆ ሄዷል ግማሹ መካከለ ላይ ተለሳልቷል ግማሹ ፖለቲካው ውስጥ ገብቷል ግማሹ ቀበቶውን ያዘዋል ከኋላ የተለያየ ነገር ስለተፈጠረ ብቻ እንድንታይ ነው እንጂ አሁንም አንድ ዓለም አንድ ሆናለች ማለት ይችላል ممكن ضبطهم قطره ما ግኝት ይችላል ወማዕሪፈቱ ራእይም ራእያቸውን ማውቅ ይችላል ስለቀብያ በቀብያ በሆነ ፍርድ ላይ በሆነ ዲናዊ ውሳኔ ላይ ሊታወቅ ይችላል وبعدهم كنسوا በኋላ ግን ከሰለፉን الصالح በኋላ ከሱር الاختلاف ግጭትና ልዩነት በዛ ወንተሸረት الامه امهውን በአለም ላይ ተበተነ አገሩ በዛ ማለት ፓኪስታን ላይ ያለ ወይንም ኡዝቤክስታን ላይ ያለና ሌሎች ሀገር ላይ ያለ ተበታታይ አይሆንም በጣም ተበተኗል امه አይ بعد السلف الصالح ከሰለፉን الصالح በኋላ صار الاجماع اجماع هنا لا ينضبط ليكثث አይችልም ለነሱንበት ሊከሰት አይችልም ለአምሬ ሁለት ነገር ስላለ ሁለት ነገር ስላለ ላይምባብት ሊከሰት አይችልም اجማዕ ሊከሰት አይችልም አንደኛ ምን መሰላችሁ ሊከሰት ያልቻለበት ከፈረቱ ለስላፍ እስላፍ በስዋል በሃይቱ በዚህ ያክል በምን ያክል ላይምኪኑ الاحاطه አንድን ቃል ከቦ ሙሉ ማውቃ አይቻልም ለአቋሊን የዑለማዎችን ንግግር ልታውቃ አትችልም የዑለማዎችን ንግግር ሁሉንም ጥቅል ማውቃ አትችልም የተወሰኑ አካባቢ ውስጥ ያሉትን ዓሊሞች ብቻ ራእይ ነው መጣጣው ከዛው ውስጥ ያለው ላጣቅ ይችላል ከፈረቱ ለስላፍ ግጭት በዝቷል በሃይቱ በዚህ ያክል በምን ያክል ላይምኪኑ الاحاطه ከበን ማወቅ አንችልም አጠቃላይ ማወቅ አንችልም በአቋሊህም የዑለማዎች ንግግር ማወቅ አይቻልም ስላፍ በጣም በዝቷል በጣም በዝቷል አንደኛ ይሄ ሁለተኛ اجماع የማይገኝበት انتشار الامه የኡማው በአለም ላይ መበተን ሲአቋል الارض በመድር ጀርባ ላይ ማለት ነው በመደብ በተለያየ ሀገር ላይ ተበትኗል ኡማው ስለዚህ አውስትራሊያ ያለው ዓሊምና አሜሪካ ያለው ዓሊም ወይንም መካከለኛው ምስራቅ ላይ ያለው ዓሊም የተለያየ የራሳቸው የሆነ ራእይ አለ ከሁኔታው ጋር የሆነ ፈትዋ ሊሰጡ ይችላሉ ሆነ ነገር ሊሰጡ ይችላሉ በሀገር አይለየም ፈትዋ ፈትዋ የትኛውን ቦታ حرام የሆነ حرام ነው ግዚያው የሆነ ችግር ካለ እኛ ጋር በስ መብላት ከበቃ ሌላ ቦታ ይበቃል ማለት አይደለም በክተ መጀመሪያ حرام ነው ለኛ ይበቃልን ከሆነ ዶሩራ ጋር ስለተያያዘ ነው ያንኛው ሐላል ነው ይሄንኛው حرام ነው ብለን የሚያዩበት ነገር የለም ታሪፈ انتشار الامه في اقطار الارض በመድር ላይ መበተናቸው بعد الفتوح ሀገራቶች ከተከፈቱ በኋላ ከተሞች ከተከፈቱ በኋላ ገብቷል ከተሞች ከተከፈቱ በኋላ ከድል ከተገኘ በኋላ በሃይቱ በዚህም ያክል لا يمكن በማይመች መጠን አደቱ እንደው በተለምዶ ይቻላል የማይባል بلوغ الحادثه የሆነ ክስተት ይደርሳል ተብሎ لكل واحد ለእያንዳንዱ አካል ክስተት ይደርሳል ተብሎ አይታሰብም ምንሆም ከነዚህኞቹ ሰዎች ወውቁፉ عليها እሷ ላይ ቀጥ ማለት አንችልም ቀጥ ማለት አንችልም ሆነ ነገር ላይ ማለት ነው ቢያይቱ በዚህ አክል ነው የተበተኑት ላይምኪሩ በቃ በማይመች ነጥብ አደቱ بلوغ الحادثه የክስተቷ ትደርሳለች ብሎ ጭራሽ አይገመትም ክስተቱ ይደርሳል ተብሎ ለማን لكل واحد ለእያንዳንዱ አካል ይደርሳል አይባልም ዛሬ ላይ የሰጡት ስለሆነ ነገር ዓለም ላይ አሁን ሆነ ክፍተት ቴክኖሎጂው ዓለምን ይውጣ ዓለም ላይ ዛሬውን ዑለማዎች ፈትዋ ይሰጣሉ የተለያየ የፖለቲካል ሲስተም በሚፈጠርበት ሰዓት ይሄንኛው ሲስተም ጥሩ ነው ወይ ከዲን ጋር ይሄዳል ሴኩላሪዝም ይባላል ኮሙኒዝም ይባላል ሶሻሊዝም ይባላል ግሎባላይዜሽን ይባላል አሁን ዓለም ራሱ አዲስ እየፈጠሩ ነው ዓለምን የሚያንቀሳቅስ የራሱ የሆነ አይዲዮሎጂ እየፈጠሩ ነው ያ አይዲዮሎጂ በሐዲስ በቁርአን ይገምቱትና ውስጥ ያለውን መፍሹሽ ነገር መጥነው አውጥቷል ሱብሃንአላህ ወላሂ على علماء خير ممن اسس الايديولوجي او المذهب علماء وتو ايديولوجون كفطروا السوت يبلطال بذا وسط ያለው ነገር መዛውጣል من العجب عندي جبا سيستم عليه ቻይናው ሰውን ያመጡት ታቃላችሁ ምንም ይባልንበት ቢያንቲ ቢያንቲ ታቃላችሁ ይሄን አታውቁ የዚህን የጀባ ሲስተም ግን ውስጥ ላይ ያለው ምን ምንን አበጠረው ወዳውኑ እንደ በተፈጠረ በትንሽ ጊዜ ውስጥ አወጡት علماء ማለት ነው አሁን ዑለማ የግድ አንድ ዓሊም ዋቂዕን ማወቅ አለበት የዘመኑን ክስተት የፖለቲካውን ሲስተም ዓለም እንዴት ነው በመላ ላይ ያለችው ይሄን የግድ ማወቅ አለበት እነሱ በቴክኖሎጂ የሚገቡበት ወደ حرام ሲያስገቡ ثم لا يمكن الجزم قرط ማድረግ አይመስል ያንንም እነሱ አጥበቁ አላቀውልን አጥበቁ ተስማምተዋል ብሎ መቁረጥ አይቻልም ባሁን ሰዓት ثم لا يمكن አይመስል الجزم قرط ማድረግ በፍጹም ያንንም እነዚህ ለቃውንቶች አጥበቁ ተስማምተዋል አላቀውልን واحد በአንድ ንግግር ላይ ሲያ በዚች ባንድ ድግግር ላይ ተስማምተዋል ማለት በፍጹም አይቻልም። ተንቢ انما كفر الشيخ شيخ ياسر رحمه الله الله يزن لاچونا على ذكر الاصول الثلاثه فوق المسرات بتاع زرزرو عالم ياسر ما ناتشو عالم ما ناتشو ياسر ايه بالا كتاب ما ناتشو نه ولم يذكر الاصل الرابع اراتنيون التناغرون شيخ وهو القياس قياس نو اراتنيو قياس نو شنو التناغرون فوق بتاع التناغرون لمن يقول لان القياس قياس የሚባለው ነገር مختلفون فيه بزوحان ስለሚጋጩበት ነው قياس فوق ላይ ግን ግጭት የለም قياس የሚባለው ማለት ነው قياس ማለት መጥኑ እንደ ፎርሙላ መጠቀም ማለት ነው ባይሆን ዑለማዎችና ቁርአን ያስቀመጠው ፎርሙላ ነው የምንጠቀመው قياس ማለት ይሄንኛው እንደዚህ ከሆነ ይሄንኛው እንደዚህ ሊሆን ይችላል ይሄንኛው ጡልን ደግሞ እኛ አይደለም እኛ جاهሉት ነን قياس ማድረግ አንችልም ዑለማዎች በقياس ያስገቡት ነገር አለ ለقياس መሰረት አድርገው የሚናገሩት ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ አለ وفي بضع احدكم صدقه بيانداندچو گنيونت بالنا ميس گنيونت يادرك صدقه نو قالو نبي عليه الصلاه والسلام عند سو سميتون بتتقمه صدقه ادنيال اند بلو طيقاتو تملكتو قياس يادرغو نبي افلا يكون عليه حراما لو وضعه في وزر زموت لاي بيتتقمبت حرام يهونبت بلو طيقو نبي او زموت لاي بيادرغو گنيونت حرام يهونبت ከፈከዳሊ ከዛው ዱዓው ፈሃላ እንደዚህ ነው ሐላል ላይ ሲጠቀመው አጅር አለው ብሎ ይሄን ቂያስ ተናግሯል ነብዩ። ከዚህ በመነሳት ይሄ እንደዚህ ከሆነ ይሄንኛውም ደግሞ ሐራም ሊሆን ይችላል ይሄንኛው ሐላል ከሆነ ይሄን የሱ ቢጤ ስለሆነ ሐላል ሊሆን ይችላል የሚለውን ቂያስ ያደርጋሉ ዑለማዎች። ተገባናል? ለምሳሌ በጤፍ ዘካለ ቢባል ምንድነው የምናደርገው? አዎ ዘካለ ለምን ነብዩ በነብዩ ዘመን ጤፍ ይበላ ነበር? የለም አሁን ራሱ ብዙሃኑ ሀገር አያቀውም እኮ ሳር ነው የሚባለው። ግን ቁት ነው ቀለብ የሚለው ነገር ውስጥ ሊገባ ይችላል። በማሽላና እገብስ ጋር ቂያስ ለማድረግ ቀለብ የሆነ ነገር ሁሉ ዘካ ይወጣለታል። ራሱን ችሎ ቀለብ የሚሆን ነገር ማለት ነው። ሪባ ስትገባ አሁን በቂያስ ነው የምናስገባው። ዶላር በነብዩ ዘመን ጥቅም ላይ ውሎ አንዴ የለም በቂያስ ታስገባዋል። ቂየመል አሻ የነገራቶች ዋጋ ሁሉ ተመሳሳይነት አላቸው በሚናስገባው። ለዚህ ነው አባሾች መጥተው በዶላርና በብር ላይ ዘካ የለም ምን የለም የሚለው ነገር ሹባህ ያለቀቁት ለዚህ ቂያስን ተተው። لأن القياس قياس ማለት مختلفون فيه ግጭት ያለበት ነው ከመختلفو في اصول الاخرى በሌሎች ፍሉስ ላይ እንደተለያየ ሁሉ مرجعها የነዚህ ሁሉ መመለሻና ምንጯ كتب الاصول የኡሱل መጽሐፎች ናቸው። የኡሱል መጽሐፍ ማንበብ ትችላላችሁ እያሉ ነው ስለ ቂያስ ስለያየው ከፍለማገኘ ታዳው ግን ላይ ተውኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።